الذين كذبوا بالكتاب وبما أرسلنا به رسلنا فسوف يعلمون إذ الأغلال في أعناقهم والسلاسل يسحبون في الحميم ثم في النار يسجرون ثم قيل لهم أين ما كنتم تشركون من دون الله قالوا ضلوا عنا بل لم نكن ندعو من قبل شيئا كذلك يضل الله الكافرين ذلكم بما كنتم تفرحون في الأرض بغير الحق وبما كنتم تمرحون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الكريم كزيه بفيت يايناتشو شو ويم بالفو تمهرتني أقوم نبات أكبابي الله جل وعلا لسولي جوت هيوت يميسات والسن هنا لسولي جوت شنم مقدل يميسل والسن هنا نقول نبر الله جل وعلا كل شيء كل ما درج من الشيء أملاك مهنا قويا عند النجار ما كناوي بتكبر بمفعل جبت جزء هون يميل هلت في درن يا زش قال تنفسه كل النجار ما كناوي عند الشيء متمر تنقاقر النبر كذاب ما قتل الله جل وعلا سووت سيارة دون أنت كما كبر لك كركر مقتلنا ቁርአኑን ወይም አንቀጾችን ላለመቀበል የሚደረጉ ትግሎችን ለዋዓላ ከአንድ የሚረብሽ ነገር ስለመጣ እንዴ ለአክሽን ውስጥ ገባለሁ በተነገረኝ ኢሉ መሰረት ቲያ በኋላ ዱኖት ዲስተርብ ብለዋለሁ አደብ ይዛል ማለት ነው الله إذا يستعون العالم دق إلا الله يوردون أم كسوش الله يوردون قرآن كما قبل لك ከስሜት ተነስተው መረጃ ሳይኖራቸው ሙግትና ክርክር የሚገቡ ሰዎችን የወቀሰበትንም አንቀጽ አይተናል። እንዲህ አይነት ባህሪ የተላበሱ የአላህን ጀለ እነዛ ሰዎች የአላህን አንቀጽ ከመቀበል ይልቅ ሙግትና ክርክር ውስጥ የሚገቡ ሰዎችን አናይስረፉን እንዴት ብለው ነው ይህን የመሰለ እውነት እየተነገራቸው ፊታቸውን ከእውነቱ የሚያዞሩት ብሎ ነበረ። በዚህ መልኩ ከእውነቱ ፊታቸውን የሚያዞሩ አላሁ ጀለ ወዓላ የወረዳቸውን አንቀጾች ከመቀበል ይልቅ መካንን የመረጡ ሰዎች እነማን ናቸው አለ። አለዚነ ከዘቡ ቢልኪታብ ወይማ አርሰልና ብሂ ሩሱልና የላክነውን መጽሐፍ ያስተባበሉ የአምላክ ቃል አይደለም ብለው ያስዋሹና የላክናቸውን ሩሱሎች አንቀበልም የሚል የክህደት አቋም የያዙ ሰዎች ናቸው። አንቀጾቻችን ከሰዎች ልቦና ላይ ለማውጣት ሙግትና ክርክሩን የመረጡት ብሎ ነበረ። ስለ እነዚሁ ከሃዲያን ሲናገር ቁርአን ቀጥሎ ምን አለ? ኢዲል አግላሉ እንዛዝላው ይላል። ያው እንዛዝላ ነው የምንለው ወይም ደግሞ አግላል ማለት ወስከምት ይሉታል ወይም ደግሞ ዳጎና ይሉታል። ማሰሪያ ነው ግን የሚያስረው ምንድነው? እጅን ከአንገት ጋር ጥፍንግ አድርጎ የሚያስር እንዛዝላ ወይም ዳጎና ልትሉት ይችላልላችሁ። ሄዶ ሄዶ ስራው ምንድነው? አንገትንና እጅን ጥፍንግ አድርጎ እንዳይንቀሳቀስ ማሰር ነው። ኢዲል አግላሉ በዛን ጊዜ ፈሰውፈ ያዕለሙን አላለ ሳያውቁ አይቀሩም። ቆንዴ ነው ሳያውቁ አይቀሩም ብሎ ነበር። ወዒድ ወተህዲድ አይ ሰውፈ ያዕለሙን አቂበ ተክዚቢሂም ኢዲል አግላሉ እንዛዝላው ፊ አዕናቂሂም ኢዲል አግላሉ ፊ አዕናቂሂም እንዛዝላው ወይም ደግሞ ዳጎና የሆነ ማሰሪያ ገመዱ ማለት ነው። ወሰላሲሉ እንደዚሁም ደግሞ ሰንሰለቱ። ሰላሲል ማለት እግር የሚታሰርበት ሲሆን አግላል ማለት ደግሞ እጅና አንገት አንድ ላይ ተጠፍንጎ የሚታሰርበት ገመድ። ወተርቡጡ አይዲህም ኢላ አዕናቂሂም ቢልአግላል ወሰላሲል ከዛስ በኋላ በአግላል እጅና አንገታቸው ጥፍንግ ተደርጎ ታስሮ ፊአዕናቂሂም አንገቶቻቸው ላይ አግላሉ ከእጃቸው ጋር ተጠፍንጎ ታስሮ ወሰላሲሉ እንደዚሁም ደግሞ ሰንሰለቱ እግሮቻቸው በሰንሰለቱ አማካኝነት ታስሮ ዩስሐቡን በዛ በታሰሩበት ሰንሰለት ይጎተታሉ። ፊል ጀሂም የጀሃነም ዓለም ውስጥ ተጎትተው እንዲገቡ ይደረጋሉ። ሱመ ከዛ በኋላ የጀሃነም ዓለም ውስጥ ከገቡ በኋላ ደግሞ ፊናር ዩስጀኑን ዩስሐቡን ቢትልከ ሰላሲል ፊልማ ኢልሓር አልሙሰኸን ቢናሪ ጀሃነም ዩስሐቡነ ፊል ሐሚሚ ሙቅ በሆነ ትኩስ በሆነ ውሃ ውስጥ ተጎትተው እንዲገቡ ይደረጋሉ። ሱመ ዩቂዱን ወዩሕረቁነ ፊሃ ከዛ በኋላ ከዛች እጅግ ትኩስና አቃጣይ ከሆነ ከጀሃነም ዓለም ተጎትተው ይወጡና ሱመ ዩስጀሩን ከዛ በኋላ የጀሃነም እሳት ማገዶ ውስጥ እንዲገቡ ይደረጋል ነው የሚለው። ابن كثير من الال ومعنى الايه ان السلاسل متصله بالاغلال ابن كثير من الال سلاسل كاغلال اغلال قالوا انزاز اللام داغونا قالوا يمسر يغمدغار يتساسره نو يلال يتساسره نو وهي بايدي الزبانيه اغلالنا سلاسل ጀሃነምን በሚጠብቁ ጀሃነም ሰው ጀሃነም መላእክት እጅ ላይ ነው የሚገኙ። ከዛ በኋላ እጅና አንገታቸውን ጥፍንግ አድርገው ያስራሉ። በሰንሰለቱ ደግሞ እግሮቻቸውን ካሰሩ በኋላ ይስሐቡነሁም አላ ውጁሂሂም ታረተን ኢለል ሐሚም ከዛ ካሰሩ በኋላ በዛ ገመድ እየጎተቱ ትኩስና ሙቅ ወደ ሆነ ወደ ጀሃነም እሳት ይዟቸው ይላል። ወታረተን ኢለል ጀሂም ኢላ ሰዓት ደግሞ ወደ እሳት ወደ ተቀጣጠለው የእሳት ክፍል ደግሞ ጎትተው ይወስዷቸዋል ይላል። በኢላን ቀጽላ አላህ ነው የጦፉን بينها وبين حميم آيلة يطوفون يزوازራሉ بينها بجحنم مكاكل وبين حميم آن እጅግ ትኩስና ሙቅ በሆነ ውሃ መካከል እንዲዟዟሩ ይደረጋል ለነሚለው ምን ማለት ነው ወገኖቼ? ዛሬ አላሁ ጀለ ወዓላ አንቀበልም ብለን ቁርአን አንቀበልም ብለን አምላክ የላካቸው ረሱሎች ማመንና እነሱ መከተል ከብዶን ከሆነ ቂያማ ቀን የሚጠብቀን ዳ ይሄን ይመስላል። ዛሬ ላይ ሰውታቸዋል ሰዎች ጓንታናሞን እስር ቤት አልፎ አልፎ በቴሌቪዥን ሲያሳዩ ነበር። እጅህ በሆነ ነገር ጥፍንግ ተደርጎ ይታሰራል፣ እግርህም በሰንሰለት ይታሰራል። ከዛ ወደሚፈልጉት አቅጣጫ ይነዱሃል ልክ እንደ እንስሳት ማለት ነው። ስለዚህ ዛሬ ዱንያ ላይ ሰዎች በሰሯቸው ወንጀሎች አማካኝነት በየእስር ቤቶች እንዲህ አይነት የቅጣት እርምጃ የሚወሰድባቸው ከሆነ አምላክን የካዱ አምላክ ወደ ምድር ያመጣቸውን ጌታና ፈጣሪያቸው የሱን መመሪያ አንቀበልም ያሉ እሱ የላካቸው መልእክተኞች አንቀበልም ያሉ አካሎች እጅና እግራቸው እጅና አንገታቸው አንድ ላይ ይታሰራል፣ እግራቸው በሰላሲል ይታሰርና ጀሃነም ዓለም ውስጥ እንዲጎተቱ ይደረጋል። ይጎተቱና እጅግ ትኩስ አቃጣይ ወደ ሆነው ውሃ ውስጥ እንዲገቡ ይደረጋል። ከዛ በኋላ ደግሞ ከሱ ደግሞ ይወጡና ወደ ተቀጣጠለው ጀሃነም እሳት ውስጥ ደግሞ እንዲገቡ ይደረጋል። በዚህ መልኩ ብቻ በሰንሰለቶች ታስረውና ተጠፍንገው ጀሃነም ዓለም ውስጥ አንዴ እሳት ውስጥ አንዴ ትኩስ ውሃ ውስጥ፣ ሌላ ጊዜ ደግሞ ዘምሃሪር የሚባል እጅግ ቅዝቃዜው የመጨረሻ ጣራ ላይ የደረሰ ዘምሃሪር የሚባል ውሃ አለ። ዛም ዓለም ውስጥ እንዲገቡ ይደረጋል። ብቻ በጀሃነም ዓለም ውስጥ ከሃዲያን እጅግ በጣም በርካታ ስቃይና መከራ እንደሚጠብቃቸው ነው ቁርአን ያስተምረው። ሱመ ቂለ ለሁም፣ ከዛ እነሱ በዚህ በጀሃነም ዓለም ውስጥ እንዲሰቃዩ ከተደረገ በኋላ ሱመ ከዚያ በኋላ ቂለ ለሁም ለእነሱ እንዲህ ይባላሉ፣ አይነማ ኩንቱም ቱሽሪኩነ ምን ዱንላህ፣ አይነ የት ሄዱ፣ ማ ነገራቶች፣ ኩንቱም የነበራችኋቸው ነገራቶች፣ ቱሽሪኩነ ምን ዱንላህ ከአላህ ውጪ ስታመልኳቸው፣ ከአላህ ውጪ እንደ ሸሪክ አድርጋችሁ ስትይዟቸው የነበሩ አካሎች የት ሄዱ፣ አይነሁም አልአውሳን ወልአስናም አለቲ ኩንቱም ተዕቡዱነሃ ወተጀዓሉነሃ ሹረካ ሊላህ፣ ከአላህ ውጪ ስትገዟቸው ስታመልኳቸውና ይጠቅማሉ ይጎዳሉ እያላችሁ ስታስቧቸው የነበሩ አማልክቶች የት ሄዱ? ዛሬ ለምን ጠጋብ እናንተ ስታመልኳቸው ከአላህ ጋር የአላህ አጋር አድርጋችሁ ነበር ስታጎበድዱላቸው ስትሰግዱላቸው የነበሩት? አላህንም እርዳታ ትጠይቁታላችሁ፣ እነሱንም እርዳታ ስትጠይቁ ከርማችኋል። ዛሬ እነዛ አማልክቶቻችሁ የት ሄዱ ተብሎ ይጠየቃሉ። ሱመ ከዚያ በኋላ ጀሃነም ዓለም ውስጥ በሰንሰለቶች ታስረው ወደ ሙቅ ውሃው ወደ እሳታማ ክፍሉ እየተጎተቱ እንዲገቡ ከተደረጉ በኋላ ምን ይባላሉ? አይነማ ኩንቱም ቱሽሪኩነ ምን ዱንላህ፣ ከአላህ ውጪ ታመልኳቸው ትገዟቸው የነበሩ አካሎች የት ሄዱ? ምን ዋጣቸው? የት ገቡ? ይባላሉ። ቃሉ ይህን ጊዜ ጀሃነም ዓለም ውስጥ የገቡ ከሃዲያኖች ምን ይላሉ? በሉ ዐና፣ ከኛ ጠፉ፣ ከኛ ራቁ፣ የት እንደሄዱ አናውቅም ይላሉ። ጋቡ ዐን ዑዩኒና ፈላ ነራሁም ወላ ነስተሽፊዑ ቢሂም፣ ከኛ ርቀዋል፣ ልናያቸውም አንችልም፣ እነሱም መጥተው ሊረዱ አልቻሉም ብለው ግልጽ ያለ መልስ ይሰጣሉ። በላሉ አረ ይልቁንም ይላሉ፣ ለምነኩን እኛ አልነበርንም፣ ነድዑ የምንጠራና የምንገዛ አልነበርንም፣ ምን ቀብሉ ሸይአን ከዚህ በስተፊት ምንም ነገር የምንገዛና የምንጠራ አልነበርንም የሚል ሌላ እንትን ውስጥ ይገባሉ ማለት ነው። በል ለምነኩን ነዕቡዱ ሸይአ፣ አረ እኛ ምን የምንገዛው ነገር አልነበረም ይላሉ። ዑለማ ተፍሲር ምን አሉ? ጃሐዱ ዒባደትሁም ወኢነማ ፈዐሉ ዛሊከ ሊሐይረትህም ወጢራብህም። ያቸው ሰው ጀሃነም ዓለም ውስጥ ገብቶ ቅጣቱን እያጣጣመ ወይም ደግሞ ቅጣቱን በሚገባ እየቀመሰ ባለበት ኮንዲሽን ምን ይባላሉ? የታሉ ዱንያ ላይ ስትገዟቸው የነበሩ አካላቶች? ለምን መጥተው አያግዟችሁም? ለምን መጥተው ዱንያ ላይ እንዳመለካችኋቸው ዛሬ ለምን የራሳቸውን አስተዋጽኦ አያደርጉላችሁም ተብሎ ሲጠየቅ ነገሩ ሁሉ ስለተምታታባቸው ዱንያ ላይ ፍጡር እንዳመለኩ ሁሉ ይረሱትና ምን ይላሉ? በል ለም ነኩን ነድዑ ምን ቀብሉ ሸይአ፣ አረ እኛ ከዚህ በስተፊት ምንም የምንጠራውና የምንገዛው አካል አልነበረም ብለው ሽምጥጥ አድርገው የመካድ አይነት አክት ያሳያሉ። ለምን? ነገሩ ይቀላቀልባቸዋል። አምልከናል እንኳን ቢሉ አደጋው ከባድ እንደሆነ ገብቷቸዋልና በዚህ ሰዓት ነገሩ ተምታቶባቸው የመካድ አዝማሚያ ነው የሚያሳዩት። ከዛሊከ አላህ ልክ እንደዚሁ ዩድሉ ላሁ ልካፊሪን ከዛሊከ ምስለ ኢድላል ሃኡላ ልሙከዚቢን ዩድሉ ላሁ ኩለ ካፊር። ልክ እንደዚሁ ቁርአንን ያስተባበሉ አላህ የላካቸው ሩሱሎች አንቀበልም ብለው ማስተባበልን የመረጡ አካሎች ቅያማ ቀን ነገር አለሙ ጠፍቶባቸው ዱንያ ላይ የሰሩትን ስራ ሽምጥጥ አድርገው እንደ ካዱ ሁሉ ዩድሉ ላሁ ልካፊሪን ክህደትን የመረጡ ሰዎችን ሁሉ አላሁ ጀለ ወዓላ እንዲህ ነው ከመስመር የሚያወጣቸው ይላል። እንዲህ ነው ወደ ጥመቱ ዓለም አላሁ ጀለ ወዓላ በሩን ከፍቶ የሚያስገባቸው። በዚህ መልኩ ነው ሰው ዱንያ ላይ ፍጡሩን አምልኮ ድንጋይ፣ እንጨት፣ ሰው፣ እንስሳ አምልኮ ሲያበቃ ከባድ ቦታ ላይ ሄዶ ሊካድ ሊዋሽ የማይቻልበት ቦታ ላይ ሄዶ ዱንያ ላይ የሰሩት ነገር ሁሉ ጠፍቷቸው መስመር ከሳቱ ከሃዲያን ሁሉ በዚህ መልኩ ነው መስመር እየለቀቁ ራሳቸውን ወደ ጀሃነም ሰዓት የሚጥሉት ይላል። ذلكم على الله ይሃችሁኮ የትኛችሁ ذلكم العذاب ጀሃነም ዓለም ውስጥ ገብታችሁ አንዴ ወደ ትኩስ በጣም ወደሚያቃጥለው ውሃ ሌላ ጊዜ ደግሞ ወደ እሳታማው ክፍል ሌላ ጊዜ ደግሞ ጅቀዝቃዛና በረዷማው ሊሆኑ ክፍል ጀሃነም ዓለም ውስጥ እንዲዞሩ እንዲሽከረከሩ መደረጉ ይሄንን ከባድ ቅጣት ذلكم ማለት ይሃችሁ ይሄንን ከባድ ቅጣት እንድትቀምሱና እንድትሰቃዩ መደረጉ ቢማ ኩንቱም በነበራችሁት ነገር ምክንያት ነው። تفرحون في الارض በምድር ገጽ ላይ ትደሰቱ በነበረው ነገር ምክንያት ነው። ዛሬ ሰው ጠጥቶ ይደሰታል ደስተኛ ነኝ ብሎ ራሱ ያስባል። ዝሙት ሰርቶ ደስተኛ ነኝ ብሎ ያስባል። ሰርቆ ደስተኛ ነኝ ብሎ ያስባል። ሙስና ጉቦ በልቶ ደስተኛ ነኝ ብሎ ያስባል። አይ ሰው ወንጀል ሰርቶ ማፈር መሸማቀቅ ማዘን ነበረበት አይደል? እነሱ ግን ቢማ ኩንቱም ተፍራሁናል ዱንያ ላይ ወንጀል እየሰራችሁ ኩፍር እየሰራችሁ ትደሰቱና ትረኩ ነበር። ቢገይሪ ሐቂ ያለ አግባብ አንዳንድ ጊዜ ሰው በጎ ነገር ሰርቶ ቢደሰት ወንጀል አይደለም። አላህን ተገዝቶ ለአላህ አጎብድዶ ቢደሰት ቢስቅ ቢጫወት ወንጀል አይደለም። ኦኬ። ነገር ግን ሰው ወንጀል እየሰራ አይታችኋል። ዛሬ የሰውን ንብረት በሌሊት ገብተው ይዘርፉና ሌቦቹ የሆነች ጥግ ቁጭ ብለው እንደተሳካላቸው ጎራቸውን እንደመቱ የሚፈልጉትን እንዳገኙ እየተስካኩ ደስታቸውን እየገለጹ ሁሉ የስርቆቱን ከባድ ወንጀል በመልካም ስሜት የመግለጽ ነገር ታያላችሁ። በመልካም ነገር የመግለጽ ነገር ታያላችሁ። የተዘረፉ ሰዎችን ደግሞ ስታዩ እያለቀሱ እያዘኑ መከራ ውስጥ ገብቶ ታያቸዋላችሁ። ስለዚህ ሰው ያለ አግባብ መደሰት በማይገባው ነገር ከተደሰተ አይታችኋል። ህፃንን ልጅ ደፍሮ ሰው እኮ ይደሰታል። የሰማው ሰው ሁሉ እርር ሊል ይችላል። ስለዚህ የዚህ ግለሰብ ደስታ ትክክለኛ ደስታ አይደለም። ያለ አግባብ እየተደሰተ ነው። እና አላህ ጀሃነም ዓለም ውስጥ እንደዚህ አይነት በጣም ከባድ የሆነ ስቃይን እንድትቀምሱ ያደረግኩት አለ ቢማ ኩንቱም ተፍረሑነ ፊል አርዲ ቢገይሪ ሐቅ ዱንያ ህይወት ላይ ያለ አግባብ ትደሰቱ ስለነበር ነው። መደሰት የማይገባችሁ ነገር ማዘን፣ ማፈር፣ መደንገጥ ሲገባችሁ እናንተ ግን ትደሰቱበት ነበር። ዛሬ ሰው ሰክሮ ምንም ወንጀል እንዳልሰራ ነው ራሱን አስቦ ሲስቅ ሲጫወት ሲደሰት የምታዩት። ይሄ ግለሰብ ነው ጀሃነም ዓለም ውስጥ ገብቶ ዋጋውን የሚያገኘው ማለት ነው። ስለዚህ ወንድሞች አላህን እያመጽን መደሰት በጣም ከባድ ኃጢአት ነው። ሰው ወንጀል ሰርቶ ማዘን ነው ያለበት። ኦኬ። መደንገጥ ነው ያለበት። የተሳሳተ መሆኑ ሊገባው የሚገባው እንጂ ወንጀልና አደገኛ ኃጢአት እየሰሩ መደሰትና መፈንጠዝ ሌላ ከባድ በሽታ ነው። ማሺ ወቢማ ኩንቱም ተምራሁን ذلكم بما كنتم تفرحون في الارض بغير الحق يهل سقاينا مكر يدرسباچو يالا اغواب تدستنا تسقط تجاوتو سلنبرنو ويال وما كنتم تمرحون اندزيم دمو وبما كنتم بنبراچوت نغر مكنيات نو من تمرحون تكورو تزنطو تغوررو ኩራትና ትዕቢት ውስጥ ትገቡ ነበር አለ። ሰው ዛሬ እኮ አይታችኋል ወንጀል ሰርቶ ይኮራራል። እኔ እንዲያርገላችኋል የሆነች ሴትን ደፍሮ በዛ ሲጎርር ሲኮራ ሲኩፈስ በቃ ትልቅ ጀብድ እንደሰራ አድርጎ ሲቆጥሩት ያላችሁ ወማ ኩንቱም ተምራሁ ማለት ይሄ ነው። ትዕቢትና ጉራ ውስጥ ኩራት ውስጥ ትገቡ በነበረው ምክንያት ሳቢያ ይሁ ጀሃነም ዓለም ውስጥ ገብታችሁ ይሄን ሁሉ ቅጣት እያጣጣማችሁ ነው ይባላሉ። ኢማሙ ሳዊ ይህችን አንቀጽ አስመልክተው ምን አሉ? وهذا وان كان ذما في الكفار الا ان يجروا الا انه يجر بذيله على كل من توسع في معاصي الله فله من هذا الوعيد نسيب. امام الساوي من يقول ይሄ አላህን የካዱ ሰዎችን አላህ ይወቀሰበት የተቸበትና ኩፍርን ጨብጠው ሲያበቁ መደንገጥ ሲገባቸው በኩፍሩ ሳቢያ መደሰታቸው አደጋ መሆኑ የገለጸበት ነው አሉ። ግን ኢማሙ ሳዊ ምን አሉ? ከዚህም ውጪ ይሄ አንቀጽ ወዴት ይሄዳል አሉ? ማንኛውም ወንጀል የሚሰራ ግለሰብ ማንኛውም ከባባድ ግፎችን የሚሰራ ግለሰብ በሰራው ስራ የሚደሰት የሚጎርር የሚፎክር የሚንጠባረር ከሆነ አደጋው ይመለከተዋል ይላሉ። ስለዚህ በአጠቃላይ ሰው ወንጀል ሰርቶ ማዘን፣ መደንገጥ፣ ኦኬ ማፈር፣ አምላኬን አስቀየምኩ፣ ስህተት ፈጸም፣ የሰው ልጅ በደልኩ ብሎ ነው ቆም ብሎ እንደ ሰው ማሰብ ያለበት እንጂ በሰራው ግፍ፣ በሰራው ተንኮል፣ በሰራው መጥፎ ስራ መኮፈስ፣ መጎረርና ትዕቢትና ኩራት ውስጥ መግባት ከጀመረ እጅግ አደገኛ አቅጣጫ ነው ማለት ነው። እና በዚህ ሳቢያ ይኸው ጀሀነም ዓለም ውስጥ ገብታችሁ መከራችሁን እንድታዩ ተደርጋችኋል ነው። ከዛ ምን ይባላሉ? ኢድኹሉ አብዋበ ጀሀነም፣ የጀሀነም በሮችን ሁሉ ግቡ ይባላሉ። ኻሊዲነ ፊሃ፣ እዛች ጀሀነም ዓለም ውስጥ ከገባችሁ በኋላ ደግሞ በቋሚነት ዘውታሪዎች ስትሆኑ የጀሀነም ዓለምን ግቧት ተብለው ይገባሉ። አንዴ ወደ ትኩስ ውሃ፣ አንዴ ወደ እሳታማው ፓርት፣ አንዴ እጅግ ቀዝቃዛ ወደ ሆነው ዘምሃሪር እየተጎተቱ መከራቸውን የሚያዩበት ሁኔታ ነው የጀሀነም ዓለም ውስጥ ያለው ማለት ነው። ስለዚህ ወገኖቼ ይሄ ቁርአን ያስተባበሉ ሰዎች ታሪክን ነው እየነገርን ያለው። ይሄ የቁርአን አንቀጾችን አንቀበልም ብለው የሚሟገቱ ሰዎችን፣ ረሱልን ያልተቀበሉ ሰዎችን ነው። እኛ ቁርአንን ተቀብለን ረሱልን ተቀብለን አላህን ጀለ ወዓላ በአምላክነት ተቀብለን ወንጀል ስንሰራ ምንደሰት፣ ምንኮፈስ፣ ምንጎርር፣ ኩራት ትዕቢት ውስጥ ምንዘፈቅ ከሆነ እጅግ አደገኛ ነው። ስለዚህ እኛንም የማይመለከትበት ምንም አይነት መንገድ የለም። ስለዚህ ወገኖች በተቻለ አቅም መጥፎ ነገር ስንሰራ መደንገጥ መቻል፣ ከዛ በኋላ ሊመጣ የሚችሉን አደጋ ማሰብ መቻል ይጠበቅብናል እና ጀሀነም ዓለም ውስጥ ከገባን በኋላ የሚጠብቀን እዳ ከባድ ነው። ፈቢእሳል አላህ፣ አረ ከፋ፣ በጣም ከፋ ይላል። መስወል ሙተከብሪ፣ የኩራተኞች መመለሻ፣ የኩራተኞች መኖሪያ የጀሀነም ዓለም መሆኗ በጣም ከፋ፣ በጣም አደገኛ ሆነ ይላል አላህ። ቢእሰ ጀሀነም መቀረን ወሰከነን ሊልሙስተክቢሪን አን አያቲላህ፣ የአላህ አንቀጽ ሲነበብላቸው ኩራትና ትዕቢት ውስጥ መግባትን የመረጡ ሰዎች ሀቅን አንቀበልም ብለው በኩራት ተኮፍሶ የተቀመጡ ሰዎች የሚገቡበት የጀሀነም ዓለም ምንኛ አስከፊ ሆነ ይላል። መስወል ሙተከብሪን፣ የኩራተኞቹ መመለሻና መግቢያ የሆነች የጀሀነም ዓለም እጅግ አስከፊ ሊሆን ይችላል። ስለዚህ ወገኖች ቁርአን ሲነገራችሁ ትዕቢት ውስጥ መግባት፣ ኩራት ውስጥ ይሄ እኮ ማለት ይቅርታ፣ አሁን እኔና እናንተ ቁጭ ብለን ቁርአንን ስንማማር ቁርአን የገባን ከኩራት ይወጣን ከትዕቢት ይወጣን ሁሉ ይመስለናል አይደል? እኛ የምናስበው አሁን ቁርአንን ኮምፕሌት ማድመጥ የማይፈልጉ ቁርአንን የራቁ ቁርአንን ያልተማሩ ቁርአን የአምላክ ቃል አይደለም የሚሉ ሰዎችን እያስባችሁ ያላችሁት። እኔ ግን ወደዛ አሻግሮ ከማየታችን በፊት እኛን መፈተሽ ነው ተገቢ ነው ብዬ የማስበው። ኩራት እኛ ውስጥ የለም ወይ? ዛሬ የተለያዩ ወንጀሎች ውስጥ እንዘፈቃለን። ሲነገረን በፍቅር እናዳምጣለን ወይ? ደንግጠን ከገባንበት ኃጢአት ለመመለስ እንታገላለን ወይ? ይሄ ባህሪሽ ጥሩ አይደለም ስትባይ ትዕቢት፣ ኩራት፣ ጉራ እርግፍ አድርገን ትተን የተነገረንን ምክር ተቀብለን ራሳችን ለመቀየር እንታገላለን ወይ? ካልታገልን፣ ኩራት ውስጣችን ካለ፣ ትዕቢት ካለ፣ መጥፎ እየሰራን ምንኮፈስ ምንደሰት ከሆነ አንቀጹ ይመለከተናል። ኦኬ። ስለዚህ ወገኖች የጀሀነም ዓለም ለእንደነዚህ አይነት ሰዎች የተዘጋጀ ስለሆነ ከዚህ ባህሪ መራቅና መውጣት ይጠበቅብናል። አላህ ቀጥሎ ምን አለ? ፈስቢር፣ ታገስ። ኢነ ወዕደ አላሂ፣ የአላህ ቀጠሮ እኮ ሐቁን እውነት ነው ንብሳ ሰለምን ነው እያጽናናቸው ያለው የመካ ሙሽሪኮች ነብይ አይደለም ብለው ብዙ እርምጃ ሄደዋል ከረሱል ጋር ቁርአን ያምላክ ቃል አይደለም ብለው ብዙ አስቀያሚ የሆኑ እርምጃዎችን ሄደዋል ስለዚህ ያ ሙሐመድ ፈስቢር فإن وعد الله بتعذيبهم كائن لا محالة قد لهم زاري يستبابلو أنتم رسول الله بلو بزو رقته له قرآن أنك أبل يدلو فاصبر أنت بچا تاقس نسوش مكتاتو كاللالو أي كرم ولو يتناقر فتفلو قالي يتبقى لبزو بنتاق سلاتشوال فإما نرينك የምናሳየህ እንደሆነ بعض كفيلو الذي نعدهم يا የምንቀጥራቸው كفيلون قطات የምናሳየህ እንደሆነ ይላል ان اريناك بعد الذي نعدهم من العذاب يقطعلو كفرن كمرطو حق لماطفات كتروارواطو دنيا لا يقطعچوالو بيالو انا يقطعلو بيه كقطرقواچو كمزتباچو نبروش كفيلون እዚህ ዱንያ ላይ ቀጥቼ ከሃዲያንን ማለት ነው ላንተ ባሳይክ አው ወይም ደግሞ ነተወፈየነከ አንተም ብንገልህ ምንም አይነት ቅጣት ሳይደርስባቸው ከሃዲያን ሐቅን ለማጥፋት ያለ ሌላ አቅማቸው ተጠቅመው ተፍጨርጭረው ሲታገሉ አንተ ግን ሲቀጡ ሳታይ ድንገት አንተም በድግ አድርገው ቢወስድህና ብገልህ ፈኢለይና ይርጃኡ ግራም ንፈሰቀኝ አንተም ቅጣታቸውን እይ አንተ ያለህም ልቅጣቸው አንተ ካለፍክም በኋላ ልቅጣቸው ሚመለሱት ግን ፈኢለይና ይርጃኡ ሚመለሱት ወደኛ ነው ወደኛው ስለሚመለሱ ዛሬ በመካዳቸው ቅጣት አይቀርላቸው ዛሬ ወንጀል ሰርተው መደሰታቸው መቀጣታቸው አይቀርም ሚመለሱት ወደኛ ነውና ይላል ስለዚህ እህቶች ጆርጅ ቡሽም ቂያማቅን አላህ ፊት ይቆማል ملك فلانم الله فيتي قومال تقلعي ميستر فلانم الله فيتي قومال انتشم تقوم يالش انيم قومال حسانو في قومال تلقوام تقومال ينو هزبوتش مي قومال ينبي محمد هزبوتش مي قومال يا آدم لجوتش مي قومال ينم قومال وإلينا يرجعو كل من ملسو ودينينا ولا الله جل وعلا ودى الله دمو كتملس الله بقو يسرعون ساشل ما يكرم ያት አፍራውን ወንጀል ሰራውን ደግሞ ሳይቀጣ አይቀርም ስለዚህ ወገኖቼ ያ የፍርድ ቀን ሁሉም ሰው በፍትህ ለሰራው ስራ ዋጋውን የሚያገኝበት ቀን ነው ለምን ፈስቢር ኢነ ወዐደላሂ ሐቅ ያአላሁ ጀለ ወዐላ ቀጠሮ ቃል ኪዳን እውነት ነው ይካደ ይቀጣል ወንጀል ሰራ ይቀጣል ያመነና በጎ ሰራ ደግሞ ወረታውን ያገኛል ይሸለማል ለነሚረን አላሁ ጀለ ወዐላ ولقد ارسلنا رسلا ملائكه ولقد ارسلنا والله لقد بعثنا يا محمد رسلا كثيرا قبلك لقد ولقد ارسلنا والله بارغت لكنال رسلا ملائكتين من قبلك كانت مستفيد بتام بركات نبياتين لكنال وايدناهم بالمعجزات الباهره فجادلوهم قومهم وكذبوهم فتأسى به في الصبر على ما ينالك كانت بستفيت ينبروا رسلوچن لكناچوال سنلكاچو يتلايو تأمرات ستناچوال يتلايو رسول لمهوناچو يمياراغغطوبت مسرجاوچن ستن يلاكناچو رسلوچ گن استابلواچو انقبلم علواچو بتام فتنواچو ميگرم هگن يلاكواچو رسلوچ صابيروچ تاغاشوچنا ጽናት የነበራቸው አካሎች ናቸው ከዚህ አቋያ አንተም የነሱን አርአያ ተከተል ሶብር ተከተል እንድነሱ ታግሰህ ጸንታ ይላኩልህን መልእክት ሪሳላይን በአግባቡ አድርስ ይላቸዋል እና ነብዩ ሰለም ሰዎች አንቀበልም ስላሏቸው ተስፋ ቆርጠው እንዳይፈገፈጉ እንዳይበሳጩ እንዳይቆጡ እንዳይነድዱና ሪሳላቸውን በአግባቡ በትዕግስት ከመጨረሻ ማድረስ እንዳለባቸው ነው الله جل وعلا تربيه يسطعچالو منهم كنسو مكاكلكو من قصصنا عليك من قصصنا يتركنله الله عليك بانت لا تاريخاتچون يتركنله نبياتوچ አሉ ነው ሚለው ያው ታቀላጭ የሙሳ ታሪክ በስፋት አለ የኖህ ታሪክ ቁርአን ስል በስፋት አለ፣ የሰሙድ አለ፣ የዓድ አለ፣ የኢሳ ታሪክ አለ፣ የበርካታ ነቢያቶችን ታሪክ ተርከንልሃል። ምንሁም ከነሱ መካከል መንቀሰስና አሌክ በአንተ ላይ የተረክንልህ የነቢያቶች ታሪክ አለ። ወሚንሁም ከነሱ መካከል ደግሞ ለነቅሱስ አሌክ በአንተ ላይ ያልተረክንልህ ታሪካቸውን ያልነገርንህ በጣም በርካታ ነቢያቶችን ይኖራሉ ነው የሚለው። ስለዚህ ለነቢዩ የተነገራቸው የተወሰኑት ነው፣ ያልተነገራቸው የነቢያት ታሪክ በስፋት አለ ነው የሚለው። ወማ ካነ ሊረሱሊን ታሪያ ያ ሙሐመድ ለአንድ መልእክተኛ አይገባውም ማለት ወማ ካነ አይገባውም ሊረሱሊን ለመላእክተኛው አይገባውም እንየእትየ ሊያመጣ ቢአየትን አንዲትንም ተአምር ሊያመጣ አይገባውም ኢላ ብኢዝኒላህ በአላህ ፈቃድ ካልሆነ በስተቀረ በራሱ አነሳሽነት ተአምራትን አምጥቶ ህዝቦችን ለማሳመን ምንም ነገር መስራት አይችልም። ግልጽ ነኝ። ነቢ ሰለም ተላኩ ነቢይ ለመሆናቸው በራሳቸው አነሳሽነት ብድግ ብለው ተአምራትን መስራት አይችሉም። አላሁ ጀለ ወዓላ የሰጣቸውን ተአምር ሙሳ ብትር ተሰጥቶታል። ሙሳ እጁ ያበራ ነበር። ሙሳ የተለያዩ ከዛም በኋላ በጣም በርካታ ተአምራቶች ሰጥቶታል። ኑህም እንደዛው፣ ነቢ ሰለላሁ ዐለይሂ ወሰለም ልክ እንደዛው። እነዛ ሁሉ ተአምራቶች ሩስሎቹ ከራሳቸው ያመጡት ሳይሆን አላሁ ጀለ ወዓላ የሰጣቸው ተአምራት ነው እናገኛለን ማለት ነው። ፈኢዛ ጃአ አምሩላህ የአላህ ትእዛዝ በመጣ ጊዜ ይላል ብልሐቂ ቁድየ ፍርድ ይሰጣል ወይም ይወሰናል ብልሐቂ በትክክል ፈኢዛ ጃአ ልወቅቱ ሙሰማ ሊዓዛብህም አህለከሁም ላህ አላህ ዱንያ ላይ አንተ በህይወት እያለህም ብንቀጣቸው አንተ ከሞትክ በኋላ ብንቀጣቸው ወደ እኛ ይመለሳሉ አላለ አይደለ ፈኢዛ ጃአ አምሩ ላህ እንዲቀጡ ከምድር ገጽ እንዲጠፉ የሚያስጠነቅቀው ትእዛዛችን በመጣ ጊዜ ቁዲየል አምር ነገር ሁሉ ይፈጸማል። ለምሳሌ የኑህ ህዝቦች ይጠፋሉ፣ ይቀጣሉ የሚል ውሳኔ አለ። ያ ትእዛዛችን ሲመጣ ምላሽ የለው፣ በቃ ተፈጻሚ ብቻ ነው። ቁዲየል አምሩ ነገሩ ሁሉ ይፈጸማል፣ ከምድር ገጽ ኮምፕሌት ይለቃሉ ማለት ነው። አላህ አንድን ሰው ሊቀጣው ካሰበ ያ የአላህን ቅጣት መመከት የሚችል አካል የለም። የሆኑ ህዝቦች አምፀው ክደው አስተባብለው አላሁ ጀለ ወዓላ ይጠፋሉ ብሎ ከወሰነባቸው ቁዲየል አምር ትእዛዙ ሲመጣ ነገሩ ሁሉ ከመፈጸም የሚያግደው ነገር የለም ማለት ነው። ወኸሲረ ሁናሊክ እዛ ቦታ ላይ ታዲያ ከባድ ኪሳራ ይገጥማቸዋል። እነማ አልሙብጢሉን ስህተትን የሚያራምዱ ባጢልን የሚያራምዱ ሰዎች ከባድ የሆነ ኪሳራ ይገጥማቸዋል። ኹሲረ ፊ ዛሊከ ልሒን አልሙዓኒዱን አለዚነ ዩጃዲሉነ ፊ አያቲላህ ሁሌ ማለት ነው። አላሁ ጀለ ወዓላ ምድር ላይ ቅጣትን በሚያወርድበት ሰዓት ቅጣቱ ሲወርድ ሁሉንም ሰው ሊያጠፋ ይችላል። በተለይ ደግሞ የአላህን አንቀጽ አንቀበልም ብለው ሙግት ውስጥ የገቡ ባጢል አራማጆች ኪሳራቸው እጥፍ ድርብ ይሆናል። ተቀጡ ሲቀጡ ዳግም አንሰራል ወደ ጀሃነም እሳት ነው የሚወርዱት። ኪሳራው ሙሉ ይሆናል ማለት ነው። በፍጹም ሊያገግሙበት የማይችሉ ከባድ ኪሳራ ይገጥማቸዋል ማለት ነው። ስለዚህ ወገኖች አላሁ ጀለ ወዓላ አይታቸዋል። አሁን የሱናሚን አደጋ አስታውሱ። በየዓለም አንዴ የመሬት መንቀጥቀጥ፣ አንዴ የመሬት መርገፍገፍ፣ አንዴ የጎርፍ መጥለቅለቅ፣ አንዴ ንፋስ ያተራምሰዋል። ወማ ያዕለሙ ጅኑድ ረቢክ ነው። ዱንያ ላይ የአላህን ሰራዊት የሚያውቅ የለም። እንደምታውቁት አስሓብ አልፊልን አላህ በራሪ አእዋፍ ሰራዊት ልኮ አጥፍቷል። የሷሊህ ህዝቦችን፣ የዓድ ህዝቦችን ንፋስና ጩኸት አጥፍቷቸዋል። የኑህ ህዝቦችን ጎርፍ ውሃ አጥፍቷቸዋል። እና በአጠቃላይ ምድር ላይ አላህ የተለያዩ ህዝቦች አመፅን ሲመርጡ፣ ኩፍርን ሲመርጡ ከምድር ገጽ ያስወገደበት የተለያየ አይነት እርምጃዎች አሉ። እነዛ ቅጣቶች ሲመጡ ባጢልን ሲያራምዱ የነበሩ ሰዎች ዳግም ላያገግሙ ቀና ላይሉ ከባድ ኪሳራ ውስጥ ይገባሉ ነው የሚለው። ይህን ኪሳራ ይህንን ውሳኔ ማን ነው ያስተላለፈው? ማን ነው ከምድር ገጽ ያስወገዳቸው ካላችሁ ቁርአኑ ራሱ መልሳለሁ። አላሁ አላህ ነው። የትኛው አላህ? አለዚ ጀዓለ ለኩም ልአንዓመ ሊተርከቡ ሚንሃ። አላህ ነው ከሃዲያንን የሚቀጣው ሐቅን አንቀበልም ብለው ኩፍርን የመረጡ ሰዎችን የሚቀጣው አላህ ነው። ኦኬ አላህ ነው። አላህ ማለት ግን ማን ነው ካላችሁ ደግሞ አላህ ማለት ማን ነው ደግሞ ካላችሁ አላህ ራሱ መልስ ሰጠ። አለዚ ያ ነዋ ጀዓለ ለኩም ለእናንተ ያደረገላችሁ አልአንዓመ እንስሳዎችን ሊተርከቡ ሚንሃ ከእንስሳዎች መካከል እንድትጋልቡበት እንድትጓጓዙበት ያደረገላቸው አምላክ ነው። ግመል ፊዚካሊ ከኛ በጣም ትበልጣለች፣ ግን የሰው ልጅ ይጫናታል፣ ይጓጓዝባታል። አህያም በእርግጫ እንኳን ቢለን አልሸከምም ቢል ምንም አናመጣ። ፈረስም እንደዛው፣ በቅሎም እንደዛው። ኦኬ እነዚህ ሁሉ እንስሳት እኛ እንድንጓጓዝባቸው ያደረገው አላህ ነው። ሲፈጥራቸው አላህ ለዚህ ጎል ነው የፈጠራቸው። ኦኬ እናንተ የምትጓጓዙባቸውን ነገሮች ይፈጥራላችሁና ያገራላችሁ አምላክ ማለት ነው አላህ። ወሚንሃ ተእኩሉን ከዛቸው ከቤት እንስሳ መካከል ደግሞ የምትመገቡትና የምትበሉት አለ አይደል እንዴ? ግመል ሰው ይጓጓዙበታል፣ ሲፈልግ ደግሞ አርዶ ይበለዋል፣ ወተቱንም ይጠቀማል። ፈረስ የሰው ልጅ ይጓጓዙበታል፣ ሲያስፈልግም ይጠቀመዋል። በግ ይበለዋል አይጓጓዝበትም። ስለዚህ እንስሳትን እንድትጓጓዙበት እንድትጋልቡበት፣ ሲደምር ደግሞ እንደየአስፈላጊነቱ ለምግብነት እንድትጠቀሙበት ያደረገው ይሄ አላህ ነው። ይሄ አላህ ማለት አጠፊዎችን፣ ከሃዲዎችን፣ አመፀኞችን የሚቀጣ በጎ ሰሪዎችን፣ አማኞችን የሚሸልም አምላክ ነው ይለናል። ወለኩም አለ ለእናንተ ኮ ፊሃ በዚች እንስሳ ውስጥ መናፊዑ በጣም በርካታ ጥቅሞች አሏቸው። ስንት ጥቅም! በቆዳዋ ይጠቀማል ሰው፣ በፀጉሯ ይጠቀማል ሰው፣ በስጋዋ ይጠቀማል ሰው፣ ፊዚካሊ ደግሞ ይጓጓዙባታል። ብዙ ብዙ ተቆጥሮ የማያልቅ ጥቅም በእንስሳዎች ውስጥ አድርጌላችኋለሁ ነው የሚለው። ወሊተብሉጉ አረ በተጨማሪም እንድደርሱ አድርጌያቸዋለሁ። ወሊተብሉጉ እንድደርሱ አለይሃ በእሷ ላይ በእንስሳዋ ላይ ተጭናችሁ ሀጀተን ጉዳያችሁ ዘንድ እንድደርሱ አድርጌያቸዋለሁ። ፊሱድሪኩም ልቦቻችሁ ውስጥ የተለያዩ ሀጃ አለ። እናታችሁን ዚያራ መሄድ፣ ከአገር አገር መሸጋገር፣ ለንግድ መንቀሳቀስ፣ ወደ ስራ ቦታ መሄድ፣ ብዙ ጉዳዮች አሏችሁ ልቦቻችሁ ስር የተቀመጡ። እነዛ ጉዳዮቻችሁን ወሊተብሉጉ እንድደርሱባቸው እንስሳዎችን አግርቼላችኋለሁ ነው የሚለው። ስለዚህ አስባችሁታል ወገኖች፣ እንስሳት ከግዝፈቷ ጋር ህፃን ልጅ ይጎትታታል። ሴቶች እንኳን ሊቀመጡበት አይደለም የሚፈሩት ነው ከግዝፈቱ የተነሳ። ግን ሴቷም ቢሆን ተጭና ግመል ላይ ቁጭ ብላ ከሀገር ሀገር ዞራለች። ይህን ሁሉ ያደረገው አላህ ነው። ግልጽ ነው። እንስሳዎችን ደግሞ ተዋቸው። ዛሬ ሰው ልጅ ቁጭ ብላችሁ የምትማሩበት ምድር የዘረጋው አላህ ነው። ኦኬ ምድር እንድታበቅል የሚያደርገው አላህ ነው። ሰማይ እንድታሰድ የሚያደርገው አላህ ነው። ስለዚህ ይሄ አምላክ እምቢ ካላችሁ ከካዳችሁ ይቀጣችኋል፣ አመፅን ከመረጣችሁ ይቀጣችኋል ነው የሚለው። ወአለይሃ በእሷ ላይና ይላል በምኗ ላይ በእነዚህ እንስሳዎች ላይ ወአለል ፉልኪ በእሷ ላይና በመርከቧ ላይ ቱሕመሉን ትጫኑ የለ መርከብ ላይ ተጭናችሁ ከሀገር ወደ ሀገር እንስሳዎች ላይ ተጭናችሁ ከቦታ ወደ ቦታ ትሸጋገሩ አይደል? ይህን ሁሉ ያደረገው አላሁ ጀለ ወዓላ ነው ይላል። ወኢነማ ቀረነ በይነ ልኢብል ወሱፉን ሊማ በይነሁማ ሚን ሽደት ልሙናስበት ሐታ ሱሜት ልኢብሉ ሱፉን በር። ስለ እንስሳት ትጓጓዙበታላችሁ፣ ትጫኑበታላችሁ፣ ስጋውንም ትበላላችሁ ነው። ከእንስሳት ጋር ያለውን ጥቅም ከነገረም በኋላ ቀጥታ ወደ መርከብ ሄደው ይላሉ። የእንስሳትና የመርከብ ግልጋሎት ከሞላ ጎደል ስለሚቀራረብ ነው አሉ። በተለይ ግመል የየብሱ ዓለም መርከብ ተብላ ትታወቃለች። አንድ የጠጣችው ውሃ ለበርካታ ጊዜ ያገለግላታል። ረጃጅም ጉዞዎች በግመል መጓዝ ይቻላል። የብስ ላይ በመርከብ ልክ እንደዛው ረጃጅም ጉዞ ሰው በነፃነት ይጓዛል ማለት ነው። ስለዚህ መርከቢቷንም እንስሳዎችንም እኔ ነኝ ልትጓጓዙበት ያደረግኩት ይላል። እውነት አሁን መርከብ ይህን ሁሉ የሰው ልጅ ይዞ ውሃ ላይ መጓዝ ይችላል? አይችልም። የአላሁ ጀለ ወዓላ ፈቃድ ስለሆነ እንጂ ውሃ ያን የሚያክል ግዙፍ መርከብ የመሸከም አቅም የለውም። እኔ ነኝ ነው ይላል አላህ። ወዩሪኩም አያቲሂ አላህ አንቀጾችን ያሳያቸዋል፣ ተአምራቶችን እንድትመለሱ፣ ጌታችሁን እንድታከብሩ፣ የሚነግራችሁን እንድትሰሙ። ወዩሪኩም አያቲሂ ተአምራቶቹን ያሳያቸዋል። ፈአዩ አያቲ ላሂ ቱንኪሩ ታዲያ አላህ ከሚያሳያችሁ ተአምር የትኛውን ነው ግን እናንተ የምታስተባብሉት? ዛሬ አስቡት እስቲ፣ ንፋስ ይነፍሳል። ንፋስ እኮ ትልቅ ተአምር ነው። ፀሐይ አሁን ገብታለች። እኔ ባለሁበት በአዲስ አበባ ተጨባጭ ፀሐይ ጠልቃለች፣ ጠዋት ግን ትወጣለች። ትልቅ ተአምር ነው። ፀሐይ ስትጠልቅ ጨረቃ ትወጣለች። ትልቅ ተአምር ነው። ከዛ አላህ ምን አለ? ወዩሪኩም አያቲ ተአምራቶችን ሁሉ ማሳየቱን እቀጥላለሁ፣ ትመለሱ ዘንድ አምላካችሁን ታከብሩ ዘንድ ተአምራቶችን አሳያችኋለሁ አለ። ከዛ ቀጥሎ ምን አለ? ምን አለ? ፈአዩ አያቲ ላሂ ቱንኪሩን የትኛውን የአላህ ተአምር ነው የምታስተባብሉት ይላል። ዛሬ አንድን ከሃዲ አላህን አልቀበልን ያለ ግለሰብ አላህ አንተን እንዲያሳምሮ ፈጥሮሃል። በዚህ መልኩ አንተ መፈጠርህ አላህ ለመኖሩ ትልቅ ተአምር ነህ። አንተ አልፈጠረኝም ትላለህ፣ የትኛው ነው የምታስተባብለው እያለ ነው አላህ ጥያቄ እያቀረበ ያለው። እኛ የአላህን ጀለ ወዓላ ተአምራቶች ሁሉ እንዳለ እንቀበላለን፣ ተቀብለንም አላህን ለማክበር እንታገላለን እንጂ የአላህን ኒዕማ፣ የአላህን ጸጋ፣ የአላህን ተአምር ለመካድ አንሞክርም ማለት ነው። ይሄ ወቀሳም ጭምር ነው። አስቡት፣ የሰው ልጅ ዛሬ እምቢ ያለው የሰው ልጅ የመጣው ከነፍስ ጠብታ ነው። እናቱ ማህፀኑ 9 ወር አላህ ተንከባክሎ ያሳደገው ነው። ልክ ከተወለደ ጊዜ ጀምሮ የእናቱን ጡት እየጠባ እንዲያደርግ ያደረገው እንዲያድግ ያደረገው አላህ ነው። በሁለት እግሩ እንዲቆም ያደረገው አላህ ነው። ጆሮ የሰጠው አላህ ነው። ዓይን የሰጠው አላህ ነው። ይህን ሁሉ ተአምር አላቅም ዞር በል ብሎ ክዶ ሲሄድ በጣም ከባድ ነው። ለዚህ ነው አላህ ገርሞት ፈአዩ አያቲላሂ ቱንኪሩን የትኛውን የአላህን አንቀጽ ነው የምትክዱት? አረ አያምርባችሁም፣ አረ ተጠንቀቁ፣ ታረሙን የሚሉ አላሁ ጀለ ወዓላ። አፈለም የሲሩ አለ አላህ እንዴ እነዚህ ሰዎች አይጓዙም እንዴ አለ። ፊል አርዲ ምድር ገጽ ላይ አይጓዙም። ወየንዙሩ ሊመለከቱ ዘንድ ምን ከይፈ ካን እንዴት እንደነበር አቅበቱ ለዚን የነዚያ ሰዎች መጨረሻ። አቅበ ማለት መጨረሻ ነው። አለዚነ የነዚያ ሰዎች መጨረሻ ምን ቀብልህም ከነሱ በስተፊት ከነዚህ ከመካ ሰዎች በስተፊት የነበሩ ከሃዲያኖች መጨረሻቸው ምን እንደነበረ ለመመልከት ለምንድን ነው ምድር ገጽ ለማይሄዱት? አሁን የሰሙድ ህዝቦችን አስቡ። ሙት ባህር ያለበት አካባቢ የሉጥ ህዝቦች የወንድ ለወንድ ጋብቻን የወንድ ለወንድ ግንኙነትን ጀመሩ። በዛ ሳቢያ አላሁ ጀለ ወዓላ ኮምፕሌትሊ የሉጥን 8 መንደር ነው 8 ከተማ ነው ያወደመው። የኑ ህዝቦች ደግሞ ጁዲይ የምትባል ተራራ አለች፣ ኦኬ ኢራቅ አካባቢ ማለት ነው። እሱንም ዞር ብሎ መመልከት ይፈልግ ሰው ታሪክ ይነግረዋል። ፊርዓውን እዚህ ግብፅ ውስጥ ደግሞ ከጎረቤታችን አለ ማለት ግብፅ ሄዳችሁ ይህ ማን ነው ፊርዓውን የት ነበረ እንዲወጥቶ እንዲገብቶ የታሪክ ሰዎች ደግሞ ይነግሯችኋል። አላህ ምን አለ? አፈለም የሲሩ ፊል አርዲ ምድር ገጽ ላይ አይሄዱም አይጓዙም አይንቀሳቀሱም እንዴ? ወየንዙሩ ከይፈ ካነ ዓቂበቱ ለዚነ ሚን ቀብሊሂም ከነሱ በስተፊት የነበሩ ህዝቦች መጨረሻቸው ከፍረው አምላክን አምፀው እምቢ ብለው መጨረሻቸው ምን እንደሆነ ለምን አይመለከቱም? መመልከት በጣም ሲምፕል ነው። ሰው ቅን ከሆነ አምላክን ከመካዱ በስተፊት ምድርን ዞር ዞር ብሎ ቢያጠና አላህ ለመኖሩ አምላክ ያጠፉ ሰዎችን ኩፍርን የመረጡ እምቢተኞችን እንዴት አድርጎ እንደቀጣ ታሪክ ያስተምረዋል። ያን ጊዜ መመለስ ይቻላል ማለት ነው። ካኑ አለ ነበሩ እኮ ከእናንተ በስተፊት የነበሩ ህዝቦች ነበሩ። ምን ነበሩ? አክሰረ ሚንሁም ከነሱ የበዛ አክሰረ ሚንሁም ከነሱ በቁጥር በጣም የበዙ ነበሩ። በቁጥር በኩል አሁን ከአንተ የመካ ሰዎች እምቢ አሉ አይደል? አመፁ አይደል? አዎ። ከነሱ በስተፊት የነበሩ ህዝቦችን እኮ አጥፍቻለሁ፣ ለምን ዞር ዞር ብሎ አይመለከቱም አለ። እነዛኞቹ እኮ ካኑ አክሰረ ሚንሁም አለ ከአንተ ህዝቦች የበለጠ ብዛት ነበራቸው። ወአሸደ ቁወተን ወአሸደ የጠነከረ ነበር። ምን ቁወተን ኃይላቸው እጅግ ጠንካራ ነበር። ወአሳረን ፊል አርድ በምድር ገጽ ላይ ጥለውት የሚሄዱት ፋና ይሄ ቅርስን በለው ምልክት ወይም ፋና ወይም ቅርስ በለው። ለምሳሌ ፒራሚድ አይታችሁ ይታያችኋል፣ ግብጽ ላይ በጣም ረጅም ጊዜ ነው ከተሰራ። ይሄ ፒራሚድ የሰሩት እጅግ ጠንካራ በርካታ ቁጥር የነበራቸው እጅግ ጉልበታቸው አሁን ካለው ማህበረሰብ እጅግ የተሻለ ጉልበትና ኃይል የነበራቸው ናቸው። ስለዚህ እነዛ ጠንካራ የነበሩ ህዝቦችን ከምድር ገጽ አስወግጃለሁ፣ አጥፍቻለሁ። ዛሬም እናንተ አመፅን ከመረጣችሁ ምንም የምትከብዱኝ ነገር የለም፣ ከምድር ገጽ ላስወግዳችሁ ይችላል ይላል። ዛሬ እንደው በጅምላ አልጠፋንም እንጂ እኮ አሁን ሰው ቀስ እያለ እኮ ዱንያን እየለቀቀ ነው። እኔ ከዛሬ የተወሰነ ዓመት በኋላ አታገኙኝም፣ ዱንያን እለቃለሁ፣ በጅምላ አልጠፋሁም እንጂ ማለት ነው። አባቶቻችን አልፈዋል፣ እናቶቻችን ሞተዋል፣ እኛ ምን ሞታለን። ስለዚህ ምድርን መልቀቃችን የማይቀር ነው። ስንለቅ ግን ትንሽ ስንለቅ ግን ዱንያን ትንሽ በተቻለ አቅም መስመር ላይ ሆነን የአምላክን ህግና ስርዓት ሳንጥስ ቢሆን ጠቅመናል። ቅርታ ኩፍ እስከ ዛሬ ድረስ ማንንም ጠቅሞ አያውቅም። ቅርታ ሊጠፋ ስለሆነ ኩፍር አመፅ ኩፍር አመፅ ፊርዓውን አልጠቀመው፣ ኩፍር አመፅ ንምሩድን አልጠቀመው። ኦኬ በታሪክ የተጠቀሙት ሙእሚኖች ናቸው፣ የተጠቀሙት ነቢያቶች ናቸው፣ የተጠቀሙት ከአምላካቸው ጋር ጥሩ ግንኙነት የመሰረቱ እንጂ አመፅን የመረጡ ወደዚህ ምድር ያመጣቸውን አምላክ ለማመፅ ሲታገሩ የነበሩ ሰዎች ምድርን ይርዘም እንጂ መልቀቃቸው አይቀርም። ዛሬ አሁን ምዕራቡ ዓለም ላይ ያሉ የሰው ልጅ ጠንቆች ይሄ ጊዜ ጉዳይ እንጂ ነገ ከነገ ወዲያ ዱንያን ለቀው ይሄዳሉ፣ ከፈጠራቸው ጌታ ጋር ይገናኛሉ። መልስም እዛ እንዲያበጁ ነው ከወዲሁ መክራቸው እንጂ ጉዳዩ ሲሪየስ ነው። ስለዚህ ካኑ አክተር ሚንሁም በብዛት በኩል ከመካ ህዝቦች የበለጠ ብዙ ነበሩ። ወአሸደ ቁወተን ኃይላቸውም ጠንካራ ነበር። ወአታርም ፊል አርድ በምድር ገጽ ላይ ጥለው የሚያልፉትም ቅርስ እጅግ ጠንካራና ግዙፍ ነበር። ያም ሆኖ ግን ከምድር ገጽ ኃይላቸው አልጠቀማቸውም፣ አስወግጃቸዋለሁ ነው የሚለው። ፈማ አግና አለ አረ አልጠቀማቸውም። ፈማ አግና ማለት አላቃቃቸውም ማለት ነው፣ ወይም ሊጠቅማቸው አልቻለም። አንሁም ከነሱ ላይ ምኑ ማካኑ የክሲቡን ይሰሩት የነበረውን ነገር ከኔ ቅጣት ሊጠቅማቸው ሊመክትላቸው ሊያብቃቃላቸው አልቻለም። ለምሳሌ ፊርዓውን ብዙ ስራዎች ነበሩት። ሰራዊት ያደራጅ ነበር፣ አሽከሪ እንትን ነበር፣ ብዙ ስራዎች ነበሩት። ይህ ሁሉ የሚሰራው ስራ የአላህ ቅጣት ሲመጣ ድንቡሉ አልጠቀመው፣ ምንም ያከማቸው ነገር አልጠቀመው። ኦኬ ዛሬም በየቦታው ሂዱ፣ ህንፃ ይገነባል ሰው መኪና ይገዛል፣ ቤት ይሰራል፣ የማይሰራው ጉድ ግንብ ይሰራል፣ ድልድይ ይሰራል። የአላህ ቅጣት ግን ሲመጣ ፈማ አግና አንሁም ማካኑ የክሲቡን። ዱንያ ላይ ትሰሩበት ትለፍ፣ ሩቅ አትሂዱ። በግለሰብ ደረጃው እናንተ ለመኖር ስንት ሀገር አቋርጣችሁ ሄዳችሁ? ግማሻችሁ የዓለም ጥግ፣ ግማሻችሁ ቤልጅም፣ ግማሻችሁ ምናምን ብላችሁ ይህን ሁሉ ያደረጋችሁ ስለምንድን ነው? ለመኖር ነው። አላህ ይበቃችኋል ብሎ ህይወታችሁን ምዝዝ አድርጎ ሲያወጣው ያጠራቀማችሁት፣ የለፋችሁት፣ የሰራችሁት፣ የደከማችሁለት ነገር ድንቡሉ አይጠቅምም ምንም። ወላሂ እዛ የተረፈም ሰው አናውቅም። በቀደም ዋትሳፕ ላይ ምን ለቀው ነበር፣ ዱባይ ውስጥ ነው ሰው የነዋሪነቱ፣ በጣም በርካታ የነዳጅ ቦታዎች አሉት፣ የግል አውሮፕላን አለው፣ በጣም ቢሊዮነር ነው፣ ሞተ። ከዛ ምን አደረጉ? ህንፃዎችን ከጎኑ መኪናዎችን ቦቴዎችን ደረደሩና እሱን መሀል ላይ ካፈር በታች ተቀብሮ ይህን ሁሉ ጥሎ ሞተ ብለው ዋትሳፕ ላይ ልከውልኝ አይቼ ነበር። እና የአላህ ቅጣት ሲመጣ የአላህ ውሳኔ እኛ ላይ ሲመጣ የለፋንበት የሰራነው ያጠራቀምነው የደከምንበት ነገር ድንቡሎ ጥቅም የለው። ወላሂ ልጆቻችሁ አይጠቅሟችሁም፣ ባሎቻችሁ አይጠቅሟችሁም፣ ሚስቶቻችሁ አይጠቅሟችሁም። ሁሉም ቁሙ ነው የሚያያችሁ። በላው ሲመጣ አንድም እኛን ከአላሁ ጀለ ወዓላ ቅጣት ሊከላከል የሚችል ነገር የለም። ፈማ አግና ዐንሁም ማካኑ የክሲቡን ነው። እንሰራው የነበረው ነገር ሊጠቅም ፍጹም አይችልም። فلما جاءتهم رسلهم بزا يكرتاهتوش بزا نستي سبع عند زيغانا هين اللو متاو وما كان ولكم فيها ويريكم آياته أفلم يسيروا في الأرض يبقى أتشوها العدل أهو يبقى البزا ترسوا هدهور علش اندي هدهور قدوم مبارك بيالله እንኳን ዲግ መጣሽ ለጨርሰው ወገኖቼ ግን እንዳይበዛባችሁ ሰጋው ኦኬሽ አቡ ያስሚን ካሉ የቅርቡ እነሁድ ነበሩ ከዚህ ፊት ስመጥር ተማሪዎቻችን አሁን ሲክዱን እና አቡ ያስሚን ተተክተዋልና የነ አቡ ያስሚን ቃል ተቀባይነት አለው ምክንያቱም ተማሪ ስለሆነ ማለት እሺ ለጨርሰው እውነት ነው ትንሽ ነች አየሁት እሺ እና በአጠቃላይ ማለት ነው አላሁ ጀለ ወዐላ ሊቀጣን ሲያስብ والله አላህን ቀጣት መቋቋም እንችልበት ስራም አቅምም ጉልበትም ገንዘብም ዘርም የለንም አሜ ይሄን ብሎ ተቀብሎ ዱንያን መልቀቅ ነው ብቻኛ ማራጫችን فلما جاءتهم بمتاچاچو گزی رسلهم رسلوچاچو ودی حزبوچ متو گزی بالبينات سیمتو دمو یمیگرمو گلس چالو مسرجاچن زون یمتوت باروجاچون ادلم بالمعجزات الظاهره مالتنا موسان اسبوت لفرعون بتامر كاتا تامر اسايو ابراهيمن اسبوت اسات مستدقه بزو تامراتن اسايو عيسى اسبو نبي محمدن اسبو صالحن جمل وطالد هودنا السبو موحنا السبو تأمر كتا تأمرات لك نجد على الله تقرار رضاوه اوكي شكرا انا يسو لج اجيق اجيق يبرتاك هادينا سلازي ايه برتو يكهدت بهاريا لو ان النفس الامارة بالسؤنو وستو بكفو يمتازو كبان سو الله በቀላሉ ሩሱል ሲልክ ባዶ እጅ ነው ያለከም ወለማ جاءهم رسلهم بالبينات ግልጽ ያሉ ተአምራቶችን ይዘው ይመጣሉ ማለት ነው ከዛስ فرحوا بما عندهم رسሎቻቸው ሲመጣቸው رسሎች ምንትን አዳምጠው ክፉ ደጉን ለይተው رسሎች ከተሳሳቱ አረመው ትክክል የሚባለው ነገር ለመቀበል ሲታገሏቸው ምን ያደርጋሉ فرحوا ይደስታሉ አላህ بمن بما عندهم من العلم الناس زند بالله اوقات يدستالو موسى سيمطا باك انت بقدم نيا غادغه نيا كلجن جمرو اسادغنا ون اديس نغي زمطا باك زرول نيا كانت يتشال يهوت لمدالن اقشنم بلو الناس غا بالله علم يدستالو يكفسالو تيبيتنا غرا واست يغبالو اونت اكو نو هاون عند بروفيسور وي ماستريت يالو بدنيا ني اغلابطو يتمارغلسب اني قال الله تعالى لقد خلقنا الانسان من عظم في بنقرو والله ما تكفي الذي ما يعني يمسلني بقول قلت اتو قشاش ولا زين نملاچو لمن اسو زند باللهو بتسطاچو ميتيتي اوقات فرح اني كسو شالالو ادس يبلطالو من عظم بلو تدسطو اونتين يمغفات بحالي متاو سو كزي ككراتنا كتهبيت بحالي بيوطا اونتين مقبل انديت قلال مسلاچو አምቆ ያዘው ትዕቢትና ኩራት ነው ፈሪሑ ቢማ جاءه ቢማ عندهم من العلم رسول او رسول متታይታችኋል رسول متተው ቁርአንን ሲነግሯቸው ሲያስተምሯቸው እብድ ነው እኮ ይሄኛ ምን እሱ የበጣው ነገር حق ቢሆንኛ እንከተለውም እንዴ እሱ ምንም አዲስ ነገር አላመጣም ምናምን ያሉ ቢገፋቸው ዛሬም አሁን ያለው ተጨባጭ አንተ አንቺ እነት ልጅ ስትወጡ ይጥብቃችሁ ሰው እሱ ዘንድ ባለው ዕቀት ተኮፍሶ ቲቪት ውስጥ ገብቶ የምትነግሩትን حق አልቀበል ሲል ነው መጥቶ ይተናነቀዋል ይሄ የኩራት የቲቪት መገለጫው ነው وحاق بهم مر الله በነሱ ላይ ሰፈረባቸው وحاق ማለት نزل بهم ማለት ነው እነሱ ላይ ሰፈረባቸው ምን ما كانوا የነበሩት ነገር ምን يستهزئون يلا قطو ينبرو نجر ما تسفر باتو تكت الله شو سيبر مالو متى هذا الوعد إيه زاتش مش نكسة طبعا من نكت عكونا لما ما تاكد عن إيارو سيتبتو سي بكراتو سيزفقو سيلا قطو نبر سيلا قطو ينبر بات نجر ما تسفر باتو يا شو سي مسالنا فرعون ناسب نبينا إمكا قريشو جناسبو نبي يوسف الزباج ينبرو قطعات كله أغنياته ناو جهلهو كلهم تقدلو مكراتشو نايو سلزي سو أمارا بسفروا تكوننا بسفر أي كلام إلا سو بسرّاو وانجلك عربوش ملالو كما تدينو تداني لالو بسرّاو لكنو متمال الدو ميقات ما يسرّاو تقيتنو مالدو سو كدتن كهونا بحاري أدرقو يازو أميت أبقو يكدتو متقيتنجي يأمنا تشلماتنا أغني سلازي اهت وندموتشي القرآن مين مسلاش وما أوتيتم من العلم إلا قليلا يعني يتستاتشو عوقات تنشنج عند فلقاتشو تماكو تسولج عوقات كالله وقت قرسي النزاسر ترى كمبيتر إسراء مكينة إسراء هنسائي قنبا ترى علمنا الله عند هنس على مجنبات سوستا ما تفجر يسولج بتشان أرجو بزوس الرات إني أربع أربع الله عند هنس على مجنبات كون ولا تفيد لي بقوال يعلمو تلكات ما جرش يلو يعلمو صفات ما جرش يلو سلزي وغنوتشي جنا جاهل وشنا أنا وكم والله كم منك أو نجر ينك أما منك أو نجر عبيت بذاته نعم كبرنا በጣም በዶክትሬት በህክምና ዘርፍ ጥግ ሄዷል የምትሉት ሰው والله ስለግባታ ያቀ በኢንጂነር በመንደንስና ዘርፍ ጥግ ድረስ ሄደው ግለሰ ፊዚክስ ያቀ ቲቲን የሚስጠሩ ቀት ትንሽ ነው ስለዚህ ወገኖች እኛ ዘንድ ያለው ዕቀት ሊያኮራን ልንከፈስበት የሚገባ አይደለም ሩቅ አትይሉ እድሜ ልካችሁን አዋቂ ለመሆን ታግላችሁ لك مرت درجة على سدرسو الله يا أمراتشن أنتم بلوم بفتاو والله كرجوش ملتا زكتنا من لهم إحنا ترانا قل من النجار إلا من ناس كوفس تبيت كرات واستميك التنجار إلا نم ما جرشاتشن أسكيا ما جمراتشن أسكيا من نفط ما هلا يدقمو شنت سجرايزن أم منزور ما جرشاتشن من نجمات أم بوشنا سلازي ندزيها ينسو مكوفة استميتوست قراوست مقبات لا يليق بنا عام ربنا من عام ربنا الكبرياء لله كرات يبلاي النات لالله انجي لن يبفزون ان القبار ألل وحاك بهم ما كانوا يستهزئون الله قد الله وانا يتشال بارنا مستراسة كوسي قاتشو أرى الله انفرانت الله كوي قطهال باكيش جهنم الهيرو ما نايو يلا باري يالاقتنو واندمش يالاقتنو قد الله يالاقتنو انجي يالاقتنو بات نقر وطيتوان ياقنواتر لا محالة بفسو ما يكر تاريك اندمو ايفو تاريك سنت نقر استنبو مع المستلاتشو فلما رأو بتملكتو قزيار الله بأسنا كتاكاتشن سين ملكتو قالو اندي آلوال من آلو آمنا بالله وحده بالله آمننا بتشنيا أملاك نقولن تقبلنا إلى فلما رأوا شدة العذاب وعاينوا أهواله وشدائده قالوا آمنا بالله الواحد الأحد أياتشو آيتاتشو فرعون لنا سراويتو أكي باهرم سزي قور بيتاتشم مالتنا مقور فالله سيات لك لك أمك راسي أولا وقبه واليومنا لآمنت بما آمنت به بنو إسرائيل على فرعون قاتوا تمالتنا أنا ربكم الأعلى سيني نبرو إني نجهيالو قيتاتشو وما ما علمت لكم من إله غيري كنيو تشكل لأملاك على كل الله تشم يالو قلسا الله يكتعت ما أتنازلو بات إنك كسي أدرقو توبتك تملسك أن تنهي تالا يتأفو هزبو تشن ملس براتشو بتايو عندو ياندان دوك على تشوال سفر منجي كتعت سيمتا أما إذا نجت ودا أمنة ما يروط التغيو إن الله من ألف فلما رأوا بأسنا قطعتها تشن بتملكتوا قزي قالوا من ألو أمنا بالله وحده الله بتشني أن هيال أملاك نوسنل أمنا نبت هلاله وكفرنا كدنال بما كنا بنبرنا ونقر كدنال به مشركين بزا نقر الله سنة قرر سنة شرك بتال نبرا يعني نقر هلو إيلات عزة يسوس مريم ولي جن ملاك يلم كدنال كتعاتو سيمتا لا الله جل وعلا جقري ستال أيضا تشوال إنني هنو تبيت نك سيادو بين برو قل لسه والله بشت عمت وشبع سيادر جو قلس للسولو سل أملاك ما سب جمرال موت متو ستنا نكو دنيا لا لو نقدر كل لفة بت نقدر كل كيرسال ديت يلا متو متي تفت المسألة شيء سولج وكفرنا بما كنا مشركين سنا جربت ينبرو نقدر كل كرنا كزار جمرو كالله تشمان ما ناك ميمين أقوام يزالوا الله قمنا على مسلاته فلم يكو ينفعهم يه إيماناته يميتك ماته أي هون مال إيمانهم إيماناته بزي ساعة يميتك ماته هذا اللهم تينن ياهونو قطع سايايو بس هلام ساعة متكبرون جا إيمان دنقطة فرت زلم متقباب بات يليوش متشوش هذا اللهم فلم يكن ينفعهم إيمانهم بزي وسائل ساعات لاي مؤمن هنو مقنيتاتو هسو ما يتكماتو لما رأوا بتملكتو جزي بأسنا كتاتاتشن بتملكتو جزي آمننا المالتاتو بفسو هيتكماتو مار هيتكما نجاتشوه كمتلو تمسمر وطو سياب بلاش سياد أفا سيسر باتشو سيوك ساتشو كرمو لك جاتشو سر قبتو لتقرفو سيتلو يكرتابي تايك عسكيدي اربي لك ستاورو ستماكرو تينبرو السمابلو الجلاي سيقبا اندن نكتا سياك تملش اللبين فيزنو منو سلازي سو ما من يلبت لسلام ساعات من الماينات شانا سايق قدر انجي هلو نقر عالكو يكتاعت ماات سيورد عملنا اللبينو ايتك من ميلال الله هيدك مو سنة الله يا الله جل وعلا سنة سن الله ذلك سنة ماضية في العباد إيه الله باروتش لاي سيكدو سياتفو سيارة كبار سيفتسمو يماتفاتو سرات يا الله سنة كزيدا وشاقر بزي عدق الناس أتلاه يكتعت مات سيزن توبتنال بلو مكروات شو أمننا ألو ما كرواتشوا ابنتاتشوا أيتك ما تشوم يالك تيجي مدراوي هتجينو سرعتي ليلا سواء لقتو ما جرى ساعات لا أمننا لما كان في جارتا كلنا نامي هنا وبزي ملك إيمان وحسهم أيتك من سنة الله التي يجي الله سنانج التي ياتي قد خلت برقتي اللفت في عباده الله باروتش لاي سيحكنا ونات ينور السنانج سيكفروا سيستبدلوا يا الله نهج الناس لا تنكبر سلو تأبقوا كمدر قز ياسو قدات جوال يهي الله سنانو سياسو قدات جو دقمو عامنا اللمالت يمك آت آتو قدائنا بس ذا ساعت امنتو آيتك مات جوم مالتو يني سنانو قدم مسيلي اللفنو زاري الجيغاس تجاري بهم ساعتو شلاي سو عمين يالو بيل بفصوم ميتك ما هون وخسر هنالك الزابو تلاقن كسر ماشي يا الله قطعته ميمت أبت بوتالاي سو كفون اندج أبت ما قطعته كبار كسر وخسر هنالك الكافرون كهديانوش يا الله قطعته من أبت الساعة لاي أمنا البينو أمنا تاتشو ودكنو بزي ملكو قن كفرو كدو سيابكو يا أملاك قطعت ماستنا قراتشو لكبار كسارة مدارقاتشون يمي أساقنا أولنا سلزي وقلوش بستر جنة توبة كويت عفتم سو بل جنة قللو بوتاتنة تشفرو بقول مسنا وكس سماء قد قويتو ادمي ودك كسي المسكين بيقبا بزم ياسكين بقى تسفاسي كورت عماراي سياتا سو بزواواج عدنجر سلزي وطاتوش قول ما سوتش بليس يهيش يالن بباتايم الجيك مرتنا ورقام ما ساعتنا ከተጠቀምንባት ህይወታችንን መቀየር የምንችልበት አጋጣሚ ነው ያለው። ስለዚህ ባረከላሁ ፊኩም አላሁ ጀለ ወዓላ በሰጠን ጥቂት እድሜ ተጠቅመው ለአኼራቸው ስራ ሰርተው ጀነትን ከሚወርሱ በጎና መልካም ባሮች መካከል ይቀላቅላል። በሰማነው እኔም በተናገርኩት የምንሰራና የምንጠቀም ያደርገን። ጀዛኩሙላሁ ኸይር ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያልገባችሁ ነገር ካለ መጠየቅ ይቻላል፣ ማይክ ለቃለሁ። ጀዛኩሙላሁ ኸይር፣ ሹክር ለኩም። ዛሬ አበዛሁባቸው፣ አበዛሁባቸው፣ አበዛሁባቸው። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إذ الأغلال أغلال من نبر يا جماعة إيه بانغ الله ميت تلقنا يالو أما رنا وكبر مسوك الدلسة الجمرو أولاي بميت درق جزيه الذين كسبا الجمر الذين اننيا ناتشو كذبوا بالكتاب بكتابو ياستبابلوت وبما ارسلنا به بلاكن نبتن نغر رسلنا مراكوچاچن فسوف يعلمون يهني ياوقالو مش معناتنو ابل اغلالو انزلالو ويم داغوناو بانغاچو تدرقو في اناقهم بانغاچو تدرقو والسلاسل سنسلته دمو بغرا تدرغو يسحبون بميسابو بتجزي ياوقالو في الحميم بفلاو هالاي ثم في النار كزام باسات يسجرون يقتلالو ثم قيل لهم كزام لنسو يبالالو اينما كنتم تشركون ستغاروا ستعملوا اتشو ينبروت امايتوچاچو يدرسو من دون الله كالله حج ستعملوا اتشو بالله ستغاروا اتشو ينبروت امايتوچاچو يدرسو تبلو يتيقالو قالوا الى الله دلوا عنا ازي بقى طياقي نبر اندوم غير يالين طياقي استاذ قالوا تا استاذ استاذ علم دي يبالالو اينش اينما كنتم وديت هيدو ما كنتم ينبراچو اينا يت هيدو ما كنتم ينبراچو تشركون ستغاروا ينبروت يت هيدو من دون الله كالاهوچ ስታመልኳቸው ባላህ አይስተጋሩዋቸው የነበሩት ይሄዱ ብለው ይጠየቃሉ። ከዛም ቋሉ ይላሉ ነሱ ደሙ በሉ አና ከኛ ራቁ በለም ነኩን እንደውም አልነበርንም ነድኡ ምን ቀብሉ ከዚህ በፊት ምን ገዛ አልነበርንም شيئا አንድንም سنገዛ سنአመልክ አልነበርንም كذلك لك እንደዚህ يدل الله الكافرين كذلك لك اندزه يدل الله الكافرين امصنيوچن كهاريوچن الله ياطماچوال ذلكم يه يهونوكو ذلكم يهولاچو بما كنتم بما هوناچ بنبراچوبت نغر تفرحون ستو بنبراچوبت نغر نو في الارض بمدر لاي بغير حق يا لا اقباب وبما كنتم عندك ان አሁንም በነበራችሁበት ነገር ነው ይህ ነገር የሆነው ተምራሁም ስትኩራሩ በነበረው ነገር ነው ይህ በእናንተ ላይ ተከሰተው ادخلوا غبو ابواب جهنم جهنمን በር ግቡ خالدين فيها بسوالا ዘውታር የሆናችሁ ሆናችሁ ሲያበቃ جهنمን ግቡ فبئس من كفى مثوى المتكبرين የሚኩራሩ ሰዎች መመለሻቸው ምንኛ ከፋ ፈስብር ያ መሐመድ ታገስ ኢነ ወዐድ አላህ ያ አላህ ቃል እኮ ሐቁን እውነት ነው قال كدان يا الله قال كدان اونت نو فاما نرينك ويم ان سايحلن بعد الذي نعدهم يا كفيلون قال سنغبال له نبرون نجر ان سايحلن او نتوفينك ويم دمو جدلنه او نتوفينك ويم دمو جدلنه ان سن ساي لكنال رسلا ملاكتنان لكنال من قبلك كانت بفيد منهم كنني كملكتنيوچو من قصصنا عليك بانت لاي تركناچوال يتر منهم كنسوست من قصصنا عليك بانت لاي تركنوال ومنهم من لم نقصص عليك بانت لاي يالتركناچو ومنهم كنسوم دمو من لم نقصص عليك بانت لاي يالتركناچو አሉ ስለዚህ ታገስ በእነሱም ላይ ብዙ ደርሷል ይሄ ያደረገው የነሱ ታሪክ የማጣው ትግስትና ትምህርት እንዲሆን ነው وما كان ايجبام لرسول لعند ملائكتنيا ان ياتي ليامطا بايه بتامرات بتامر ليامطا انت تامر ليامطا ايجبام الا باذن الله بالله فقاد انجي فاذا جاء امر الله يا الله تزاز بمطا غزي ودي يفردال بالحق بتهكل يفردال بملائكتنيوچونا بهنيوچ ماحكل يفردال وخسر وخسر يكسر له هنالك بزا ساعات المبطلون شو يكسروا هنالو الذي الله مالت يانو جعل لكم الانعام انسسات يادرجلاچو اسمعوا يا جماعه جزاكم الله خيرا جعل لكم الانعام انسسات يادرجلاچو لتركبوا منها بسوالاي بتغوازو بتغالبواچو ومنها تاكلون كسوام لا يمتبلوا يا درجلاچو الله مالك يا نو ولكم فيها بانسساتم لا عللاچو منافعو تقمات بزو تقموچ عللاچو ولتبلغوا عليها بسوام لا يدرسوا حاجه غداين في صدوركم بلباچو لا يمياسچنقاچو رجم غداين رجم غزو لتغازباچو አለላችሁ وعليها انسساتنا وعلى الفلك بسفينه ላይ بمركب ላይ تحملون ማለት ትጫናላችሁ ነው ትጓዛላችሁ አማርኛ تحملون ትጫናላችሁ ትጓዛላችሁ ምንድነው ብሎ የጻፋችሁት ትጫናላችሁ ኦኬ ስለማል ጽፍኩ ነው ሰነፍ የሆንኩ ወዩሪኩም ያሳይ ወዩሪኩም الله الله ያሳያችኋል አያቲሂ ተአምራቶችን አላህ ያሳያችኋል ፈአየ አያቲ ላሂ ቱንክሩን የተኛዋን ነው ያአላህን ተአምራት ምትክዱት አይታችሁ ተረታ እያያችሁ ይሄ አላህ የፈጠረው አይደለም ብላችሁ ምትዩት የተኛዋን ነው በህኛው ነው ምታስተባብሉት አፈለም የሲሩ አይጓዙምን ፊል አርድ በመድር ላይ ፈየንዙሩ فينظروا عند ملكته كيف كان انديت اندنبر عاقبه الذين يننيا سوت مقرشاتهم من قبلهم كالناس وفيت ينبروا سوت مقرشاتهم من اندهون لما ملكت ايغوازو من ካኑ ነበሩ እነኛ ሰዎች ከነሱ ፍት ከመካ ቁረይሾች ወይም ከመካ ማህበረሰብ በፊት የነበሩ ሰዎች ነበሩ አክሰራ منهم ከነሱ የበዙ ነበሩ واشد يتنكروا يبرتوا ነበሩ قوه بمبت بكل واثارا في الارض بمدرم لا يطلعوت يهيو انكن فانا بمدر لا اسكمطوت فطروت يهيو النجر ከነሱ በላይ የበረታ ነበር ቅርስ አው فما اغنى عنهم ይህ ነገር ከነሱ ላይ አልተከላከለም ما كانوا يكسبون ይህ ጥንካሬያቸው በመድር ላይ ጥላውት የሄዱት ያስቀመጡት ቅርሳቸው ከነሱ ላይ ቅጣቱ መጣ ጊዜ ምንም ነገር አላብቃቃቸውም አልተከላከላቸውም فلما جاءهم በመጣቸው ጊዜ ወለማ جاءتهم በመጣቻቸው ጊዜ رسلهم መልእክተኞቻቸው መጣቻቸው ጊዜ بالبينات بتامرات فرحوا تدسوا بما عندهم من العلم بالنسو لا يبالچوا يكسبون يسروا تنبروا معناتنا فتنكم مثلاً يتوب أنا بكم فما أغنى عنهم كنسوا على أكاتشهم التخلق اللاتشهم ما كانوا يكسبون يسووا تنبروا النقر على أكاتشهم يهي النقر التخلق اللاتشهم تنكاراتشهم ينسوا بذات يهي بمدر الله يسروا تنبروا يهي سراتشهم الذي هلن يمهوناتشهم አንድም ነገር አልተከላከላቸውም ቅጣት በመጣባቸው ጊዜ ጠፍተዋል እንዴው ማለታቸው ማለት ነው። فلما جاءتهم بمطاعتቸው ጊዜ رسلهم መልእክተኞቻቸው بالبينات بتأمرات فرحوا ابتسطالو بما عندهم الناس لاي ود الناس ዘንድ ባለው ነገር من العلم ከውቀት በነሱ ዘንድ ወደ በነሱ ላይ ባለው ውቀት ይደሰታሉ وحاق بهم በነሱ ላይ ሰፈረባቸው ወረደባቸው ما كانوا به يستهزئون ይህን ተአምሩን መልእክተኞቹ ይዘውት የመጡትን ነገር አጥላልተው በነሱ ላይ ባላቸው ቀስ ይክራሩ በመኖራቸው የነሱ ውቀት በመበለጣቸውና መልእክተኞቻቸው ይዘው ተመጡት ነገር እንትን يستهزئون ما جاءتهم بمطاعتቸው ጊዜ رسلهم መልእክተኞቻቸው بالبينات بتأمرات فرحوا يدسطالو بما عندهم من العلم الناس لاي باللوقت يدسطالو يهن نجر بما الله فمناق معناتنو وحاق بهم بالناس لاي ورد بما كانوا ويمسفرباچو بما كانوا به يستهزئون سيافيلو سيالاغطو بمنوراچو ملائكتهنچاچو يذوت يمطن تامرات بالا مقبلاچو مكنيات يه نجر سفرباچو ቅዳቱ ሰፈረባቸው ማለት ነው። فلما راوا بتملكتو ጊዜ باسنا ቅዳታችንን قالوا قالوا آمنا آمنا قالوا بالله بالله لا آمنا وحده بس بتش آمنا بعند الله آمنا وكفرنا كدنا قالوا ቃቱ መስ ነው ይመጣው ብለው ያፌዙ ነበር ከዛ በማፌዛቸው ሲያላግጥ ነበርበት ነገር መጥቶ ያዛቸው ማለት ነው። فلما راوا باجو ጊዜ باسنا قطعتين قالوا قالوا آمنا بالله بعند الله آمنا آمنا بالله وحده بالله بس بتش آمنا وكفرنا كدنال بما كنا به مشركين بس ላይ سنناغراو بنبرو ነገር بالله سنناغراو بنبرو ነገር كدنال قالوا فلم يكن ايهونهم ينفعهم يميتقماچو ايهونهم ايمانهم ايماناچو اون ما ماناچو ሊጠቅማቸው አይሆንም። ለማ ረአው በእሰና ቅጣታችንን ባዩ ጊዜ ማመናቸው የሚጠቅማቸው አለቲ ያቺ መንገድ ቀድ ኸለት ያለፈች ፊ ኢባድሂ በባሪያዎቹ ወኸሲራ ሁናሊከ ወኸሲራ ከሰሩ ሁናሊከ ሁናሊከ በዚህ ሰዓት አልካፊሩን እነዚያ ከዘቡ ያስተባበሉት ወይም ያስተባበሉት ቢልኪታብ በመጽሐፉ ወቢማ አርሰልና በላክነውም ቢሂ በሱ ሩሱለና በመልክተኛችን ሩሱለና በመልክተኛችን ልክ ነኛ ከታች የጻፋችሁ ሊስሳታት ፈሰውፈ ያዕለሙን በቅርብ ያቅ ፈሰውፈ ያዕለሙን ጻፉልኝ መልክተኛችን ኦኬ ፈሰውፈ ያዕለሙን ሳያውቁ አይቀሩም። ኦኬ አሁን ልቀጥል ወደ ሰማሁት እንዝላሉ ፊ አዕናቅህም በአንገታቸው ላይ በተንጠለጠለላቸው ጊዜ በአንገታቸው ላይ በተደረገላቸው ጊዜ ወሰላሲዱ ሰንሰለቱ እግራቸው ላይ ታስሮ ዩስሐቡነ ይጎተታሉ ወደ ጀሃነም ማለት ነው። ፊል ሐሚሚ ሐሚሚ ስለዚህ ጋር የፈላ ውሃ ለማለት ፈልጎ ነው አይደል? ኦኬ ፊል ሐሚሚ ወደ ፈላ ውሃ ውስጥ ሱመ ፊናር ከዛ ውሃ ከፈላ ውሃ ውስጥ ወጥተው ደግሞ ሱመ ፊናር ወደ ጀሃነም እሳት ውስጥ ዩስጀሩን እንዲገቡ ይደረጋሉ። ثم قيل لهم للناس يبالالو اينما كنتم يتالو اين يتالو ما كنتم የነበራችሁት تشركون ስታጋሯቸው ከአላህ ውጪ ስታመልኳቸው የነበሩ የታሉ ተብሎ ይጠየቃሉ። من دون الله ከአላህ ውጪ قالوا ብለዋሉ دلوا عنا ከኛ ጠፉ بلا እንደም ለምነኩን አልነበርንም ነድዑ የምንገዛ ሚን ቀብሉ ሸይአን ምንንም ነገር ከዚህ በፊት የምንገዛ ካላህ ውጭ የምናመልክ አልነበርንም ብለው ይክዳሉ። ከዛሊከ ልክ እንደዚሁ ዩዲሉላሁ ልካፊሪን አላህ ከሃዲያንን አላህን አናመልክም ብለው ያሉ ሰዎችን እንደዚህ ወደ ጥመት መንገድ ነው ይመራቸዋል። ዛሊኩም ይሃችሁ እኮ ይሄ ከባድ ቅጣት እንዴት እንደምትቀምሱ። ኦኬ ዛሊኩም ይሃችሁ እኮ ቢማኩንቱም ይሄን ቅጣት የምታገኙት እኮ ቢማኩንቱም በነበራችሁት ተፍራሁነ ትደሰቱ በነበራችሁት ፊል አርዲ በምድር ላይ ያላችሁ ቢገይሪል ሐቅ እውነት ባልሆነ ነገር ትደሰቱ በነበራችሁት ምክንያት ነው። ወቢማኩንቱም በነበራችሁት ተምረሁን ትኮሩ ትዘነጡት ያው ትቤት ውስጥ ትገቡ በነበራችሁት ነገር ነው የምትቀጡት። እድኹሉ ግቡ ይባላሉ አብዋብ ጀሃነም በጀሃነም በር ግቡ ኻሊዲነ ፊሃ በሶስቱም ዘውታሪዎች ስትሆኑ ፈቢእሰ በጣም ከፋ መስወል ሙተከቢሪን የኩራተኞች መግቢያ መመለሻ በጣም ከፋ። ፈስቢር ሰብር አድርግ ያ ሙሐመድ ኢነ ወዕደ ላሂ የአላህ ቀጠሮ እኮ ሀቅ እውነት ነው። ፈኢማ ኑሪየነከ የምናሳይህ እንደሆነ ባዕደ ለዚ ያ ከፊሉን ነዒዱሁም የምንቀጥራቸው ከቅጣቱ ከፊሉን ብናሳይ ከቀጠርናቸው ቅጣቶች ከፊሉን ብናሳይ እኮ አሁን ተወፈይነከ ወይም አንተን ብንገድል ሳንቀጣቸው ሳታይ ብንገድል ፈኢለይና ዩርጃኡን እነሱ ወደኛ ተመላሾች ናቸው። ወለቀድ የሰርና ወለቀድ አርሰልና በእርግጥ ልከናል ሩሱለን መልክተኛን ሚን ቀብልህም من قبلك كان تبفيت منهم كالنسو مكاكل من قصصنا عليك يتركن له على عليك لانتا يتركن له سل الناس ينقرن ملك تنيو جالو ومنهم كالنسوس تم من لم نقصص عليك لانتا يالتركن له نبياتو جالو وما كان اي قبهم لرسول لملك تنيا أن يأتي ليعمل بآيات عندي تأمرات ليعمل أي قبهم إلا بإذن الله بالله إزاز بالله فقد بهون الجيم فإذا جاء بمتى جزي أمر الله يا الله إزاز أولي فرد السطل بالحق بأنت وخسير هنالك وحسير كسروا اوكي وحسير كسروا هنالك الزابط علي المبطلون بدل يميرامدو سووج فردو بمي متعبت جزي بطان يكسر عدو مالهم الله الذي ألهكو مالت يانو جعل لكم يادرق الله تشوف لان انت الأنعام انسسات لتركبوا منها كالنسوس لما تقوى جانت ان تتقموا يا قرر الله جو ومنها تأكلون كالنسوس تم يمتقبوتنا ولكم لنانت فيها بساوس منافع بزو تقموا تشالو ولتبلغوا ان تدرسوا عليها بسوالي حاجة كبداياتو زند في صدوركم በልቦቻችሁ ውስጥ ይሄ ማለትም የሆነ ቦታ መሄድ ብንፈልግ ወይም ዚያራን አንድ ቦታ ለመሄድ በልባችን ብናስብ ያው በእንስሳት ተጓጉዘን ለመሄድ እንድንጠቀም አግርቶልናል ማለት ነው وعليها በሷላይ وعلى الفلك بمركبهم ላይ تحملون ትጫኑ የለ ويريكم ያሳያችኋል آياته تأمراتهن فأي يتنيون آيات الله يا الله تأمرنا تنكرون يمتستبابلوت أفلم يسيروا أقوز من دي في الأرض بمدر لي فينظروا لملكته كيف كان أنديت اندنبر عاقبة الذين ينزي سموت مجرشا من قبلهم كالنسو بفريت ينبروت كانوا نبروا أكثر منهم كالنسو ببزات بقدر يبزوا نبروا وأشد قوة بتنكارهم كالنسو يتنكروا نبروا وآثار في الأرض بمدر ليت ألو يمهدوتم إيه كرس بمدر ليت ألو يمهدوت كرسم بتنكارا እንደዛ መሰለኝ ያለው ኡስታዝ ለከናይ ከሳሳቱ ሻላንተ ወአሳረ في الارض በመድር ላይ ጥለው የሚያልፉት ነገር በጣም ጠንካራ ነገር ነው ፈማ አዘና አላብቃቃቸውም አልጠቀማቸውም አንሁም ለነሱ ማ ካኑ ማ አዘና አንሁም ለነሱ አላብቃቃቸውም ማ ካኑ የክሲቡን የነበሩት ያ ይሰሩ የነበሩት ነገር ለነሱ አላብቃቃቸውም فلما جاءتهم በመጣቻቸው ጊዜ ሩሱለና መልእክተኞቻችን ቢልበይናቲ በግልጽ ማስረጃ ፈሪሁ ይደሰታሉ ቢማ عندهم እነሱ ዘንድ ባለ ነገር من العلم بأوقات وحاق بهم بالنسو لاي سفر باتشو ما كانوا بنبروت به بسو يستهزئون يالا قطو بنبروت نگر يوم بالنسو لاي سفر باتشو قطعتو مسلا ديبا فلما رأو بتملكتو جزي بأسنا قطعتاتشنن قالوا بلوالو آمنا بالله بالله أمننا وحده ببتشن باندنتو أم هل سمهم؟ كتو جزي بأسنا ጣጣታችንን ቃሉ ብለዋሉ አመና አምነናል ቢላሂ ወህደሁ በአላህ ብቸኝነት አምነናል ወከፈርና ክደናል ቢማ ኩና በነበርነው ቢሂ በሱ ሙሽሪኪን ካላ ውጪ ስናጋራ ስናመልክ የነበረው እነላት ነውዛን የመሳሰሉትን በእነሱ ክደናል ብለው ይላሉ የአላህን ቅጣት ባዩ ጊዜ ፈለም የኩን አይሆንም የንፈዑሁም የሚጠቅማቸው ኢማኑሁም ኢማናቸው ለማረአው በተመለከቱ ጊዜ በእሰና ቅጣታችንን የአላህን ቅጣት በተመለከቱ ጊዜ ይመጣ ኢማን አይጠቅማቸውም ሱነተላሂ የአላህ ሱና ነው አለቲ ያቺ ቀድ ኸለት ፊ ዒባዲና እዚ ጋ ልዘለው ነው ቆይ እስኪ ልሞክረው ቀድ ኸለት ፊ ዒባዲና ማለት በነዛ ባለፉት ህዝቦች ላይ የተደረገው ቅጣት ነው በእነሱም ላይ ቅጣታችንን አርፏል ነው ድምጻችን ኢንሻአላህ ስወርደን ትንትላለን ወኸሲረ ከሰሩ ሁናሊከ እዛ ቦታ ላይ አልካፊሩን ከሃዲያኖች እዛ ቦታ ላይ ከስራዱ የአላህ ቅጣት በሚመጣበት ጊዜ ማለት ነው ያለፈው ይሄ ኦኬ ሱነተላሂ ለቲ ቀድ ኸለት ፊ ዒባዲና የሚለውን እስኪ